ዘብዝህነ ወኣምላክህነ ወመድኃኒነ ኢየሱስ ክርስቶስ የኔ ጌታ ክብር ጌታ ክብር የኔ ጌታ ክብር ጌታ ክብር ክብር ለዘላለም ክብር እንዳንተ ጌታ የለም ክብር ለዘላለም ክብር እንዳንተ ጌታ የለም የሰዎች ምርጫ አያባብል የጻድቃን ምርጫ አያባብል ሰውን ለማዳን አንተ በቂ ነህ የሰዎች ምርጫ አያባብል የጻድቃን ምርጫ አያባብል ሰውን ለማዳን አንተ በቂ ነህ ኢየሱስ ሰይ ወልጅ ማን እንደ